الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. الصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. የዓሸረ ተመበሽራዎችንና ከነሱም ውስጥ ያሉት ነብዩ አለይሂ ሰላቱ ወሰለም ጀነት የተመሰከረላቸውን ተመልክተናል። ዛሬ የምንመለከተው ወይቅሩነ አህሉ ሱነቲ ወልጀማአ ያምናሉ ያረጋግጣሉ ቢማ ተዋተረ ቢህ ነቅሉ ሐዲስ ወይንም አሰሩ በደረሰን ማለት ነው። በተዋቱር እንደደረሰን ቢማ ተዋተረ ቢህ ነቅሉ ነቅሉ ወይንም ከነዓሊ ኢብኑ አቢ ጣሊብ የተዘገበ የሆነ ዘገባ በተዋቱር መልክ እንደደረሰን ማለት ነው። ተዋቱር ማለት በተደጋጋሚ ወይንም በብዙ መስመር በብዙ እንትን የተዘገበ ማለት ነው። በብዙ ሰነድ የተዘገበ ብዙ ዑለማዎች ያሉበት ማለት ነው። ወይቅሩነ ያምናሉ ያረጋግጣሉ አህሉ ሱነቲ ወልጀማዓ ቢማ ተዋተረ ቢህ ነቅሉ ነቅሉ ወይንም ከአሚር المؤمنين علي بن ابي طالب ተይዞ በደረሰን በተዋቱር በደረሰን አተር አንቀቀው ያምናሉ ያረጋግጣሉ። ተዋቱ ቢማ ተዋተረ ቢህ ማለት በተደጋጋሚ በሰፊው እንደመጣው ማለት ነው። ተዋቱር ማለት በሰፊው እንደተዘገበው ማለት ነው። አንነቅሉ አተሩ እንደደረሰን ዘገባው አሚር المؤمنين علي بن ابي طالب ከአሚር المؤمنين علي بن ابي طالب በደረሰን አተር በሰፊው በደረሰን ዘገባ አንቀቀው ያምናሉ አህሉ ሱነት ወልጀማዓዎች ያረጋግጣሉ። ወገይሪ ከሌሎችም በደረሰን ከአለይም ካሉ ሰዎች ነቅሉ በተዋቱር እንደደረሰን ያምናሉ አያተሪፉ ያምናሉ ያረጋግጣሉ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓዎች ያረጋግጣሉ። ወያዕተቂዱና በልባቸውም ያምናሉ ማተዋተረ ቢህ ነቅሉ አተሩ በተደጋጋሚ በሰፊው በመጣው አተር በመጣው ነቅል ማለት አተር አተር ማለት ምን ማለት ነው? ዘገባ ተደረሰን ዘገባ ማለት ነው። በመጣላቸው ዘገባ ያምናሉ አይማተበተ በተረጋገጠው ቢጦሪቅ ተዋቱር በሰፊ ዘገባ በሰፊ ሰነድ በመጣው ጠንቅቀው ያረጋግጣሉም ያምናሉ። ያ ሙተዋቲር የሆነ በሰፊ ዘገባ የደረሰን አተር ምን ይሆን? ወተዋቱር ተዋቱር ማለት አሁን የምንገልጽላችሁ ነው። መጀመሪያ በተዋቱር ከአሊ ኢብኑ አቢ ጣሊብ የደረሰን አተር አለ ዘገባ በሱ ጠንቅቀው ያምናሉ አህሉ ሱነቲ ወልጀማዓ እሱን ያረጋግጣሉ ይቀበላሉ። ያ ተዋቱር ማለት ምንድነው? መጀመሪያ ተዋቱርን እንይ። አይማተ በተበቆሪክ ተዋቱር በሰፊው በብዙ ጎዳናዎች እንደመጣ በብዙ መንገዶች እንደደረሰ ማለት ነው ዘገባው። ወተዋቱሩ ተዋቱር ማለት ሆ አቅወል አሳኒድ ከሰነዶች ሁሉ በጣም ጠንካራው ተዋቱር ነው። ለምሳሌ ቁርአን ሰነዱ ሙተዋተር ነው። ምንም ውሸት የሚባል ነገር የለበትም። ምንም ጥርጣሬ የለም። በቃ አንሁ ታሪክ ይሄ ሙተዋተር ይሄ ሐዲስ እኮ በተዋቱር ጦሪቅ ደርሶናል ከተባለ አለቀ በቃ። የኩኑ ሁጀተን ቀውያ ጠንካራ ሁጃ ይሆናል ማለት ነው ተዋቱር። ሐዲስን ሰሂህ ሰሂሁ ተዋቱር የሚባለው በጣም ጠንካራው ምንም ውሸት የሰዎች ቁጥር ከብዛቱ የተነሳ በውሸት ላይ መስማማት የማይችሉበት ደረጃ መድረስ ማለት ነው። አንዱ አንዱን የሚያጋልጥበት በጣም 100 200 ሰው አንድ ሰነድ ላይ ካለ በአንድ ላይ ተስማምተው እንዋሽና ተስማምተን ብለው የሆነ ነገር ለውጥ አይችሉም። ከውስጥ አላህን የሚፈራ ሊፈጠር ሊኖር ይችላል የሚቃወማቸው። ስለዚህ ተዋቱር ላይ አለ ማለት በጣም ጠንካራና ሰፊ ዘገባ ያለበት ማለት ነው። ወተዋቱር ይሄ አቅወል አሳኒ ከሰነዶች ሁሉ ጠንካራው መንገድ ተዋቱር የሚባለው ነው። ተዋቱር የሚባለው ነው። ስለዚህ በተዋቱር የደረሰን ነቅል አለ። አን አሚር المؤمنين علي بن ابي طالب ነው ያ ዘገባ የደረሰን። በተዋቱር መስመር ነው የደረሰን። የመጣውም ደግሞ ከአሊ ኢብኑ አቢ ጣሊብ ነው። ወገይሪ ከሌሎችም መስፈር ምን الصحابه ከሌሎች الصحابዮች መስፈር ከነ عبد الله بن عمر في صحيح البخاري لا يقل ومحمد بن الحنفيه ራሱም የተረጋገጠ ዘቡኻሪ ላይ አነ ኸይረ ሀዲህል ኡማ ከዚች ኡማ ምርጡ በዕደ ነቢይሃ ከነቢዩ በኋላ አቡበክሪን ሱመ ዑመር አቡበክርና ዑመር ናቸው የሚለውን ዘገባ ከአሊ ኢብኑ አቢ ጣሊብ ተረጋግጧል። በተዋቱ ሀታ ሐዲስን ነቢዩ ዓለይሂ ሰላቱ ወሰላም ተከለመ ቢሃደል ሐዲስ አይዳ ማ ጠላዓት ሸምሱ ወማ ገረበት አላ አፍሊ በዕደ ነቢይን ወልሙርሰሊን ምን አቢ በክሪን ወዑመር ፀሐይ አልወጣችምም አልገባችም ከነብይና ከሙርሰሎች ውጭ የሚበልጥ ከአቡበክርና ከዑመር በሚበልጥ ላይ ወጣም ገብታም አታውቅም ይላሉ። እነሱ ናቸው ማለት ነው እንቁዎቹ ምርጦች። ከአልይ ብን አቢ ጣሊብን ይሄ ተረጋግጧል ረዲየላሁ ተዓላ ነው ወገይሪ ከሌሎችም ሰሐቢዎች ምን ሰሐባ አነ ኸይረ ሀዲ ኡማ የዚች ኡማ ምርጥ ባዕደ ነቢያ ከነቢዩዋ በኋላ ከነቢዩ አለይሂ ሰላቱ ወሰላም በኋላ አቡበክርን አቡበክር ثم عمر ከዛ عمر እዚህ ላይ ኸላስ ምን እጅማዕ አልዑለማ አለ እጅማዕ አለበት በቃ እጅማዕ الذين تعتبروا اجماعهم اجماعاتهم قطر تصنوا الله سوت اجماع الله كذا وقال رافضه وشاعته هنا تقاموا بياتنسو ما من يسمعهم يلم مجمر الناس نقبل اجماع ما درج ما يسمع اجماع ما فرس ما يسمع لا يعتبرون اي قطر مشرش من ائمه المسلمين فلما يقطروا اجماعهم بقى انت አባላት ተውታል ምን ብለውታል ምናምን ክላስ ተፈጥሯል ምን የሚባልም እጥባር የሚጠይቀው ምንስቆ ስለዚህ እጅማዕ አለበት አቡበክርም ثم عمر ለመሆኑ በላጭ ሐዲስም ተረጋግጧል ከአሚር المؤمنም ተነቅሏል ወነቅሉ متواتر ነው ደግሞ በሰፊ ዘገባ ላይ ተረጋግጧል በጣም አሰፈ በሆነ ማለት ነው ይሄ እጅማዕ ከዚህ ድረስ ገብታችኋል አንደባሽ ويثلثون اهل السنه والجماعه ሶስተኛ ደረጃ ያደርጋሉ ማንን ቢዑስማን ዑስማን ኢብኑ አፋንን ሶስተኛ ደረጃ ያደርጉታል ይሄ ኺላፍ አለበት ይሄ ኺላፍ አለበት አይጀአሉነ ሳሊሰ ሶስተኛውን ሰው ፊትርቲቢ በቀደም ተከተል የደረጃ ነው የኺላፍ አይደለም በኺላፍ ላይማ አህሉ ሱነት ወልጀማዓ አራቱን ቀደም ተከተላቸውን ይዟል ሁሉም ተስማምቷል በኺላፍ በደረጃ ባላቸው ማዕረግ ግን አንደኛ ቁጥር 1 አቡበክር ሁለተኛ ዑመር ከዛም በኋላ አህሉ ሱናዎች መካከለ ራሱ የተወሰነ ልዩነት አለ አልይ ነው አይደለም ዑስማን ነው አይ በቃ ከዚህ ውስጥ ያለውን አናቅም ተወቁት የመረጣው አራት አይነት ቆላ አለ ብለን አይተናል ይሄ ፊልፈዲላ ነው በደረጃ ነው አማ ፊልኺላፋ ኺላፋማ ከሆነ ማንንም መካከለ ኺላፍ የለም አህሉ ሱነቱ ወልጀማዓ ተስማምተዋል አራቱም ቀደም ተከተላቸው ነው ወይሰልሱነ በደረጃ ሶስተኛ ያደርጋሉ ቢዑስማን ዑስማን አይጀአሉነሁ ካሊፋ ሶስተኛ አድርገው ይቆጥሩታል ፍትርቲ በቀደም ተከተል በደረጃ ማለት ነው የኺላፋ አይደለም ይያስዋሉ ወይረቢዑነ አራተኛ ያደርጋሉ ቢአሊን አይጀአሉነሁ ራቢዓ አሊን አራተኛ አድርገው ይቆጥሩታል አራተኛ አድርገው ይቆጥሩታል ረዲየላሁ ተዓላ አንሁም ሁሉንም ፍራቸውን አላህ ይቀበላቸው አላህ ይደግፋቸው ተጋውተን አላህ ይደግፋቸው عبد الله بن عمر عند ميلسان كنا نخير الصحابه صحابوت متاكل لي زنبلن ما نيبلطال ما نيبلطال ليان انا ورا نبرنيا صحابوت شرا كلاتنم عند منسمع ما بث نجر الله كنا نفضل ابا بكر ثم عمر ابو بكر اننا كذا عمر انلالن ثم عثمان كذا عثمان انلالن يلان ايه صحيح البخاري في قالنا ሌላ ደግሞ መሐመድ አልሐነፊያ ያዓሊ ልጅ ከሌላ ከፋጡማ ሳይሆን ከሌላ የሚወለድ መሐመድ አልሐነፊያ አንድ ቀን ያዓሊ ማንሁ አፍሉ هذه الامه بعد نبيها ከነብዩ በኋላ ለዚች উম্ম ታላቁ ሰው ማን ነው ብዬ ጠይቀው አባቴን አቡበክር አለኝ ثم من አልኩት قلت ثم من ከዛ አስቀጥሎ عمر አለኝ ከዛ ፈራሁና እንዴ አባቴ ደረጃ ሊቀንስ ነው እንዳልኩና ثم انت ከዛ ሶስተኛው አንተ ነህ አይደል አባቴ አልኩት ላ እኔ አይደለም انا واحد من المسلمين بقى انا واحد من رجال المسلمين كمسلم يفرع سويت عنده نيني قالوا علي عثمان انت انا قالوا نو انا عنده نيني قالوا تستاشون انده فرع ادرجو تواضع انا ايه تمنينهم ابو بكر و عمر لا اتفاق الله معناته تستاشون مسروا عثمان يبلط لا يبلط ايه اجماع الشورى ينبروا 6 سويت تسبسبوا لك النبي عليه الصلاه والسلام تموتوا ما انهم ما يتكلموا ማንንም አልተኩም ማንንም ተተከው አቡበክር ሲዲክ በእነማን ምክንያት በእጅማዕ الصحابه صحابه ሁሉ ባንድ ላይ ተስማምቶ አቡበክር ሲዲክ ኢምራን ናረ ሁሉ መጀመሪያ የጀመሩት ዑመር ናቸው ይባላል በኑ አሳፍ ይባላል ይሄዱና እንደውም አንሳሮች ራሳቸው ሊመርጡ መሐጅር ራሳቸው ሊመርጡ ምርጫ ይካሄድ ምናምን ነገር እንትን ግርግር ሲነሳ አያስፈልግም ዑመር እኔ አቡበክርን ወድጃለሁ እንወዳለ አላችሁ ሁላችንም ወደና አላችሁ تقبلوا عمر انتنا عثمان انتنا ابو بكر سيموتو ابو بكر بتاممو بس ادغو عمر يتكابلو نغيرون يموت عمر توبتو ليموت طار لا يياله اني باتكام نبيو عتكم بتكام ابو بكر ني انتكفوا جن عند نغير لنبراتو 6 سوت نبيو موتو لاش يموتو علو ك 6 سمكاكراتو عندن مرتو علاتونا بيت ከዛ እነዛ የቀሩ 6 ሹራዎች ከአሉት ከ6 ሰዎች ዑስማን ይከደል ዑስማን አብዱራህማን ኢብኑ አፍ አለይ ማን ይከደል ዑስማን ይከደል አሉ ዑስማን እናስቀደም صحابهم تقبلوا الإجماع الصحابة اللبت ما نفسه ويربعون بعلي علي ويربعون عرفتني يادر قالوا بعلي علي عرفتني يادر قصر أي يجعلونه الرابع عرفتني يادر قصر يخوط قصر مرتين يقبلون إلا من ملت لزنو ولما هو أهل السنة والجماعة مرتامنا من يقبلون قل مأرابوا يعني يمتوب بالنجي يلا ميزان سعب صحابيوش عرفتم أي موت سمرتوا عندهم صحابة لمرتاع أستاذتك من ملت يمأرابوا يعني هذا حق إيه حقنا حتى ابن تيمية ما يقتلنا ابن القيم ما يقتلنا محمد بن أهم عرفتم أي موت وأن ما يقوم ما هم كانوا رابوا على مين مرتعنوا مرتعني بارو النقر بنتم السنة الدرقوا والتواتره أقوى أي جعلون الرابعة عرفتني درجة يادر قوة سؤال علي رضي الله تعالى عنه ففي هذه الرواية المتواترة بتدقاق عن الزقباء بمتأكس زقباء رواية عن علي كعلي متأكس زقباء لكي فتعام نقله متواتر بمتواتر يترقاق يتنه يه كعلي يمتأ متواتر هنا نقل لمن يتأتمنى رد على الرافضة لرافضة ستة ستة ملسنة نجر من ملسنة النسو كعبو بكر الناك عمر علي ملك النبريال علي راسو كنبي عليه الصلاة والسلام قتلوا بدرجة جنبار قدموا مانو عبو بكرنا عمر ناكسو بلي راساتهم ملك السوال ايه راسو رد على الرافضة انا يعرف لهم مجابا السوال رد على الرافضة براكبوت لا يتسلط من سنو الذين النزه رافضوت يفضلون عليا علي قدما يسطوتال على ابي بكر وعمر كعبو بكر الناك عمر بلسا يسطالو ويقدمونه قدما يسطوتال عليهما بخلقتم لا الخلافة بخلافة مراس قدما يسطوتال ويقدمونه عليهما معنى يقدموا على رافضوت علي قدما نملس بفضيلة بكار اللهم بدرجة بكار اللهم حتى بالخلافة ابو بكر الناك عمر ظلم سرطوا نملس لهم والله من العجل الصحابة كلهم ظلمان يعني صحابة كله بدينوا ظالمين لمن والله أجمعوا عندما جعل أبو بكر وعمر واليا على المسلمين أو أميرا بمسلمون سلي عامر سيدرقوا أبو بكر من عمر صحابة كله سبت مالته يزنق زي علي بن ظلموا تال كلهم ظلموا وسمع سبلون من الله كلهم ظلموا وسمع سبلون من الله ورحبوا هذه الرواية المتواترة اثبت رجاجاني بس في زجبا يدرس السنة كعلي عن علي رد على الرافضة الرافضة وستة من سنة الذين رافضة يفضلون عليا علي كلمة يسطل على أبي بكر وعمر كعو بكرنا كعمر بدرجة فكذلك يقدمونه كلمة يسطل عليهما عون بأو بكرنا بعمر لي في الخلافة بس لسان كلمة يسطل فيطعنون يوغلوا يتناقلوا يتناقصوا في خلافة الشيخين يهولتون تلالك شما قلوا اسمالتنا ماننا أبو بكر وعمر النزف لبتشما قلوش قدنا ما قنيتاتشو مرت أولاي كرما مقباتاتشو إنا أمير المهوناتشو إياك من الكتبستير ميجابانا وبلو وعمي هذا البتال عالي تربوه لي اللبتري وهذا البحث يتضمن مسألتين يهتنات هلتس عين نقراتوشن هلتس عين النتبوشن ووصوات فويزوات هلتس النتبوشن الأولى يمجمّر وانتب مسألة الخلافة يخلافات إياك وينم بوتاون يمشفني معاك الخلافة يمتكلنا ثمانه مسألة الخلافة الثانية والثانية مسألة التفضيل يدرجات بالجاه يخلافنا يدرجة يخلافنا يدرجة النزول والسنة عندنا مسألة الخلافة الثانية مسألة التفضيل مسألة التفضيلنا فأما مسألة الخلافة يخلافات إياك فقد أجمع أهل السنة والجماعة أهل السنة والجماعة كلهم تسمموا بما فيهم الصحابة رضوان الله عليهم صحابانهم يتأمروا مارتهم صحابان تأمروا أهل السنة والجماعة كالنسبها لا الذين سبعهم بإحسان كلهم سمن من نسال لكسو فمن لي على أن الخليفة خليفة النس بعد رسول الله صلى الله عليه وسلم كرسول بها لا أبو بكر لا أبو بكر نمتقب ثم عمر ثم عثمان ثم علي فصحابة جمروا اسكهم درسيا لأهل السنة والجماعة هل سمن من نسال بخلافات إياكي بخلافة لا إجماع الله خلاف النبي أسوال بخلافة سلطان بمياد عمير بمهن يمجمر أبو بكر قتلوا عمر قتلوا عثمان قتلوا علي تكتل له لمن عقلا ونقلا سن الملكته تكتل له فنقل درسونا البتواتر درجاته دقمو خلافة النسم في سطواته لإسلام بعد الرجوة السواته بزلم قطر بزاعة مارلم وينم دقمو وداج بما بزاعة نفايهون بمن دلنا هذا الرجوة فيما فعلوه من أجل الإسلام أبو بكر الصديق لا إسلام بدو أصوات وأدوار كلمة تفتشوال كان بيجون بدو مسكر نسلة تفتشوا كذا قتلوا عمر بدرجات كنوا خليلوا ثم شالوا አሁንም ዑስማን አሁንም ለእስላም ብዙ ነገር አድርጓል ከሐዲስ ከነብዩ የደረሳቸው ማዕረግ አለ ያንንም በመመዘን ቅድሚያ ሰጥቷቸዋል እናጂ ለዛሊክ ማለት ነው ኺላፋ ላይ ምንም በአህሉስነት ወጀማ መካከል ኺላፍ የለም አይደለም አልይ ትንሽ ቀደማል ከዑስማን የሚባልም ኺላፍ የለም ስለዚህ እንዳትገቡ በኺላፋ ዑለማዎች መካከል ያለው ልዩነት በተፍሲል ነው መሰአለ ተፍሲል የደረጃ የማዕረግ ልዩነት رضي الله تعالى عنهم على ان الخليفه بعد رسول الله صلى الله عليه وسلم ابو بكر ثم عمر ثم عثمان ثم علي واما مساله التفضيل مساله التفضيل يا درجه ما بلالت وددر كهونه كن فقد اجمعوا على ان افضل هذه الامه كذلك اجماع الله كلهم ائمه واستثمنتوال بمنك على ان افضل هذه الامه كذلك امه قدانيو بعد نبيها كنبيه بهالا ابو بكر ثم عمر اجل اجماع الله كنبيه قتلوا ابو بكر كذا قتلوا عمر ይሄ ኢጅማዕ አለ ኢጅማዕ አህሉ ሱነቲ ወልጀማዓ አለ በጀለ ልዩነታቸው ተፍሲል ላይ የሚላዩት ማናማን ተፍሲል ላይ ነው ዑስማንና አልይ ላይ ኺላፋ ላይ አይደለም ተፍሲል ላይ ነው ብያችኋለሁ ከማ ተዋተረ ቢሆን ነቅሉ انا አል ከአልይ ራሱ ዘገባው እንደደረሰ ማለት ነው ከአልይ ዘገባው እንደደረሰ ወክተለፉ في عثمان ዑለማዎች ወክተለፉ ተጋጭተዋል ልዩነት ፈጥሯል في عثمان وعلي በአልይና በዑስማን መካከል في مسألة الخلافة عن في مسألة التفصيل بيتين ولا ينون انتم اختلافاتكم في مسألة التفصيل نعم رضي الله عنهما أيهما أفضل ما أنني يبلتال فلا يشوال وقد ذكر الشيخ هنا الزبوت علي الشيخ وزدبوال لمثالي هناك مسألة ورأيتها مالك قرأت مذهبه مالك لمثالي عندما سنقرأنا وقال مالك في المدونة وتبيعه جماعة منهم يحيى القبطان لمثل خلفت عيبلالكم አይ ላይኩኑ واحد افضل على الاخر علي كعثمان عثمان كعلي አይበላለጡም ብለዋል ኢማሙ ማሊክ እንዲሁም يحيى القطان የሚባል ታላቁ محدث ومن المتاخرين ابن حزم ዘግይተው ከመጡት ዑለማዎች ደግሞ ابن حزم ማንንም አይበላለጡም እኛ እናውቅም ነው ያሉት ይሄን ተውኩት መጥቷል ሱፊያን ተውሪ ደግሞ ምን ይላል تقديم العلي على عثمان ብሎ ተናግሮ አባ አዩብ السختياني ጋር ከተገናኘ በኋላ ግን አአ عثمان ይበልጣል ብሎ ተናገረ እና ማሊክና እና يحيى القطان ማንንም አይበላለጥም ማለት ተውቁትን መጥቷል ማለት ነው አባ እንተና ሱፊያን ተውሪ ማለት ደግሞ ታላቁ ዓሊም ነው አይ እንተና ዑስማን ዓሊ ይበልጣል ከዑስማን ብሎ ተናገረ እንደውም የአቡ ሐኒፋ አንድ ቀውላቸው ዓሊ ይበልጣል ከዑስማን ዓሊ ነው የሚበልጠው ብለው ደረጃ አስቀምጧል ስለዚህ ኺላፍ አልአይማ አለ ማለት ነው ራሱ في التفصيل كما تعلق التفصيل ትክክክ አስነሳም ነው የመحل الخلافም አይደለም የትክክክም ቦታም አይደለም ዋና ኺላፋ ላይ እንስማማለን ከዛም በኋላ ያለው ደረጃ አላህ አለ ያሉትን አህሉ ሱነቲ ወልጀማዓ በመን ላይ ተፈጠሩ ያን የመጨረሻው ፖይንት ይዘን ይላል ግን አራት ነገር አለ አንደኛ مسألة التفضيل አራት ቦታ ላይ ተከፈሉ አቡበክር ዑመር ዑስማን አሊ ይሄ መተከረተ አለይ አህሉ ሱነቲ ወልጀማዓ ይሄ ነው ያለው ኺላፋውም ተፍሲሉም እንደዚህ ይሄ ነው አህሉ ሱነቲ ወልጀማዓ አን ወይም ደግሞ አቡበክር ዑመር ብለው ተውቁፍ ያደረጓሉ እነ ማሊክን ይመስል እነ ኢህያል ቀጣለን እነ መሐመድ ኢብኑ ሐዝምን ይመስል እና ያደረጓል ወይም ደግሞ አቡበክር አቡበክር ዑመር አሊ ዑስማን አድርገው የገለበጡዋል ይሄም አለ ወይም ደግሞ አቡበክር ዑመር ብለው ዑስማን ብለው ثم ተከሱ ይሄም አለ አራቱ ማለት አራት ቀውል ነው ያለው በአህል አህሉ ሱነቲ ወልጀማዓ ነው ይሄ في مسألة التفصيل ነው አን في مسألة الخلافة ነው ليس في مسألة الخلافة اما في مسألة الخلافة فقد اجمع كلهم على ترتيبه التي رايناها سابقا وقالوا ابو بكر ثم عمر ثم عثمان ثم علي في مسألة الخلافة لا خلاف بين ائمتي على المسلمين المعتبرين وبين اهل السنة والجماعة اما في مسألة التفصيل هناك اربعة اقوال ثوثنا يمتو تزبوت على الشيخ وقد ذكر الشيخ هنا في المسألة ثلاثة أقوال حيث يقول ثوث زجباو السمسياني نقرون عندو عنا وصل هنا فقدم قوم عثمان وسكتوا يتوثن السود عثمان بلت علالنا علي زمال عبو بكر عمر عثمان علالنا فسكتوا زمال هي عندو وربعوا بعلي عندنا نسلم عبو بكر عمر عثمان علي بلات كما تعلم هي ايام من يكتلوا አብዛኛው አህሉ ሱነቲ ወልጀማዓ የሚከተለው ያ ምናምንበት ነው ወቀደመ ቀውሙን አልየን ግማሽ ደግሞ አቡበከር ዑመር እንትን አልያሉና ከዛ ዑስማንን መጨረሻ አደረጉ ወቀውሙን ተወቀፉ ከስሎች ደግሞ ቀጥናሉ አቡ በክር ዑመር አሉና ዝም አሉ። አቡ በክር ዑመር ዑስማን ዝም፣ አቡ በክር ዑመር ዝም። አንድ ጨምረህ ማለት አቡ በክር አለ፣ አቡ በክር ዑመር ዑስማን አለ። ይሄ አንድ ቀውል፣ አቡ በክር ዑመር አለ ዑስማን፣ አራት ቀውል ማለት ነው። هذا حاصل الخلاف في المساله بذكنه الزوريا ያለ ጥቅሉ ኺላፉ ይሄን ይመስላል። هذا ይሄ ነው حاصل الخلاف يخلافه ጥቅል ጥብቅ ይሄ ነው። في المساله بذكنه الزوريا تقدم عثمان عثمان المسقدم تقدم علي وعلي المسقدم التوقف عن تقدم احدهما على الاخر وين عندهم بالليله ولا كما تقدم انت توقف المنرد ايه دمت تعقبوا معناته ድምጸት አጥቦ ማለት ነው። አተወቁፉ አንተ ቅድሚ አሐዲ ማለት አፈን አንዱን ከሌላው ማስቀደምን ዝም ማለት ማለት ድምጸት አጥቦ ማለት ነው። የራሱ አንድ ቀውል ነው። በእነማን መካከል? በእነ አህሊ ሱነቲ ወልጀማዓ። ይሄ መስአለተ الخلاف አይደለም፣ መስአለተ الخلاف ሳይሆን በል ይሄ መስአለቱ التفضيل في ترتيب الدرج درجات واثر الشيخ لا ترجيح الراي الاول የመጀመሪያውን ራይ ነው ترجيح ያደረጉት አመዛኝ ያደረጉት የመጀመሪያውን ራይ የመጀመሪያው ራእይ ደግሞ ምንድነው? እ? አቡበክር ዑመር ዑስማን አሊ ይሄ ነው። هو تقدم عثمان لامور هو تقدم عثمان يام عثمان كعلي مقدمه ይሄ ነው። ምርጡም ይሄ ነው፣ ተቀባይነት ያገኘው ይሄ ነው። لامور ብዙ ነገር አለና ይሄ عثمان كعلي እንደተቀደመ لامور ብዙ ነገር አለ መከናየቱ ብዙ ሪዝኖች አሉ። ለምሳሌ አላምሮ ላወት የመጀመሪያው ሪዝን ብናየው የዑስማን መቀደም አንሃዳ هو الذي ይሄ ነው ደለተ عليه الاثار الوارده የደረሱን ጥቅሶችን የሚጠቁሙት ይሄን ነው። ከነብዩ የመጡ ማዕረግ ገለጻዎች አሉ። ከሷሃባ የመጣ የዑስማን ማዕረግን የሚገልጻለ ከአሊይ ጋር ስናወዳደረው የዑስማን በጣም ይገልጻል። ለዚህ ነው ማለት ነው አንዱ ይሄ ነው አንሃዳ هو الذي ያኔ ደለተ عليه الاثار الوارده የመጡት አሰሮች የሚጠቁሙት ሲመናቅብ የዑስማን ስለ ዑስማን ታሪክ ስለ ዑስማን ሂስትሪ ስለ ዑስማን ታላቅነት የሚዘግቡ ማለት ነው። ስለ ዑስማን ታላቅነት የሚዘግቡ በጣም ብዙ ስለሆነ ዑስማን ይቀድማል። ካሪ ለኢስላም ያደረገው አስተዋጽኦ ያስፈራል። በጣም ብዙ በጣም አለይም አድርጓል፣ ዑስማንም አድርጓል። ዑስማን ካሁን በኋላ እስላም ውስጥ የሰራው ጉዳት ያመጣን ብለው ነብዩ አለይሂ ሰላቱ ወሰለም ሰጥተውታል። በዛች በዲ ራይ ተነሳ ዘይከ ዑስራን ይፈነው እሱ ነው። የተቡክን ጦር ሙሉ ትጥቅ ይቻለው እሱ ዑስማን ነበር። ዑስማን በጣም ብዙ ነገር አድርጓል፣ አለይም ብዙ ነገር አድርጓል። ወላኪን አነ ደለት عليه الاثار الوارده يدرسون ممتنوت ጥቅሶች ሲመናቅብ የዑስማን رضي الله تعالى عنه ዑስማንን የዑስማንን ታሪክና የዑስማንን ታላቅነት ማዕረግ የሚገልጹ የደረሱን ጥቅሶች አመዛኝ ናቸው። እነዚህ ይጠቁማሉ ከአለይ እንደሚበልጥ ማለት ነው። አሳኒ ሁለተኛው እጅማዑ ሱሐባ ሱሐባ ተስማምቶ ነው ሱልጣን የሰጠው። ማንም የተቃወመ የለም፣ ማንም ድምጽ ያሰማ የለም። ስድስቱ ተስማምተው ማንን አሉ? በቃ ዑስማንን አሚረል ሙእሚኒን አድርገናል ሲሉ ቃለ ወሰለም ብለው ሁሉም ተቀበሉ። እጅማዕ አለበት። ስለዚህ هو افضل እጅማዑ ሱሐባ ሱሐቢዮች ደግሞ ለባጥ ላይ እጅማዕ አያደርጉም። ሰሃቢዎች ምክንያቱም ኸይሩል ቁሩን ናቸው። እኛ ልናደርግ እንችላለን አለልባቶች፣ ምክንያቱም እኛ እጅማዕ አይባልም። እጅማዕ አልሙስሊሚን ነው እንጂ የተወሰነ አካባቢ ያለ ሰው እጅማዕ አለው አይባልም። በዛን ጊዜ የነበሩት ግን የኡማው ዋና ከዋክብቶች እነሱ ናቸው። መብራታችን ከእነሱ ነው ኢትባት የሚደረገው። እነሱ ጥፋት አይሰሩም። እጅማዑ ሰሃባ የሰሃባ ስምምነት አለ። አላ ተቅድሚ ዑስማን ዑስማንን በማስቀደም ሲል በይዓ በይዓው ላይ ዑስማንን ማስቀደማቸው ማለት ነው። ወማዳከ የመሳሰለ ኢላ አነሁ ነገር ግን አፍዶል ኢላ አነሁ አፍዶል ፈተርቲቡሁም ፊል ፈድል ወማዳከ ኢላ አነሁ አፍዶል ፈተርቲቡሁም ፊል ፈድል በፈድል ላይ ያላቸው ደረጃ ከተርቲቢሁም ፊል ኺላፋ እንደ ኺላፋ ደረጃ ነው። በእንትኑ ላይ ያላቸው ደረጃ ማለት በደረጃ ላይ ማለት ነው። ከተርቲቡም ቀደም ተከተላቸው ፍልፈዱ በፈዱል ላይ ያላቸው ቀደም ተከተል ከተርቲቡም ከመላፋ እንደ ተላቀው ነው። እና ምንም በሁለቱም መሰአላ በዚህ ነው አይደል? አምስተኛው ጀማዓ ፍቅራር ያላቸው ኺላፋው አቡበክር ዑመር ዑስማን አሊ ሲመሰአለት ተፍሲልም አቡበክር ዑመር ዑስማን አሊ እንደዛው ማለት ነው። ተርቲባቸው ከተርቲቡም ሲመሰአለት ኺላፋ ነው ማለት አታሪ ሶስተኛ አንነው ተቀረ አምሩ አህሊ ሱነቲ ወልጀማዓ አህሉ ሱናዎች ተረጋግተዋል አረጋግተዋል። አላተቅድሙ ዑስማን ثم علي ዑስማንን አስቀድመው ከዛ علي ይቀጥላል ብለው ተስማምተዋል። አህሉ ሱነት ወልጀማዓ ይሄ ሶስተኛው ምክንያት ከማከበቃ አንነው ቀደመው في البيعه በበይዓ ላይ ቅድሚያ እንደሰጡት ሁሉ ማለት ነው። بيع عليك قرما اللي تتصل بيع عليك قرما تتصل لسنوك على كده المهل اللي يجب لك لعثمان بن عوف لعثمان بن عفا قال عبد الرحمن بن عوف لعلي رضي الله عنه عبد الرحمن بن عوف لعلي جنده إني نظرت أمر الناس إني يسوش النجرك وتملكت فلما أرهم يعدلون بعثمان من امك عثمان كافن الجطوة لجهم قال أبو أيوب كافن الجطوة لجهم مالك من دنا جنبل لسلوا لجهم مولون تقبلوا تال عثمان لك عثمان انك ادمالونا سجدتو نبي عليه الصلاة والسلام ودو الله كي يموتوا يستبعلوا عمر يتقوى مع الشوطوة الناس تسمامتو سيامتو سيقربوتو عثمان ما انم تقوى ما يحمل سيالك زم مالك فلزي عبد الرحمن بن عوف من على سولة علي مرتانا فلم عارهم يعدلوا نبي عثمان بلو تنكر قال أبو أيوب من لم يقدم عثمان أبو أيوب من الال من لم يقدم عثمان عثمان انكدمي يالسفة على علي የመጀመሪያው አላ ነው ካርፈ ዘራ ነው የሁለተኛው አለይ ወንፉ ቢመታተልም አላ አለይ መለም ይقدم عثمان عثمانን ቅድሚያ ያልሰጠ አላ አለይ በአለይ ላይ ቅድሚያ ያልሰጠ فقد اجرى بالمهاجرين والانصار انصار السنن مهاجروتين ምንውትናቸው ብሏል በዳዮች እስላም ላይ ጉድለት ይፈጠሩ ብሏል ምን እየፈጠረ ነው ማለት ነው እነሱ ላይ እዝራ እያደረገ ነው ያ ማለት ምንድነው እነሱን መውጋት ማለት ነው እነሱን ባሽሙር መንካት ወይንም ደግሞ እስላም ላይ ጉድለት ፈጥሯል ብሎ እንደማለት ነው ይላል አባ አዩበል አክሽኽያን የሚባሉት ዓሊም ናቸው አባ አዩበል አንሳሪ ሷሐቢ ያደረገ من لم يقدم عثمان عثمان يقدمي على الكفة على علي كعلي يقدمي عثمان يقدمي على الليلة فقد أزرى المهاجرين والأنصار أنصار السنة مهاجر السنة ببدل اتهام إياد الرجاج سونو مالكنا إسلام ولي إزراء سر سوالي يعلن بدل سر سوال يعلن بالوقت فهذا دليل يجب من رجاله على أن عثمان أفضل يبلغ لأنهم مكنيتهم قدموه صحابي يقدمي على السوكان باختيارهم سمرتوس بعد تشاورهم كالتمكاكروا بهالا وكان علي رضي الله عنهم علي نبرا من جملة من بايعه مبايعة كادر يقول لك سجدتوس عنده نبرا علي وكان يسم سجدتو نبي يودو الله شيموت يستبالوس وطلعت يستوقال علي كم نسوس فرو عثمان مرتو قال سجابو لك علي مزاو نبرا هني اختال الله على لك زمنا على زلاي اني امتو تالا شورا سباوت يزان ساعت على نبرا من ميلو ስድስቱ ተመካክሮ ሲመርጡ አልይ አልነበረም የሚያመጡት በጣም ብዙ ሹባ አላቸው ስለዚህ ራሳቸው ተመካክረው አምስት ሰዎች ናቸው አራት ድምጽ ተአቅቦ አድርገው አንዱ ብቻ ነው የመረጠው አንዱ ደግሞ ጥራሽ አልነበረም አራት ድምጽ ተአቅቦ ምናምን ሲሉ አልይ ውጭ ላይ ስለነበረ ይሄን ነገር ያመጣሉ ስለዚህ አልይና ይወዳደሩ ደግሞ አልይና ዑስማን ብቻ ናቸው እና አብዱራህማን አይወዳደሩ ነበር በዚህ ዙልም ፈጥቷል ከዑስማን ልክ አልይ መቀደም ነበረበት وفيه أشياء الكثر كما أخبرتكم حوار الصريح بعد التراوح من البروغرام سمعتها جيدا من الشيعة الرافضة فهذا دليل على أن عثمان أفضل لأنهم قدموا باختيارهم بعد تشاورهم كما كثروا على كلمة التوتال وكان علي رضي الله عنه من جملة من بايعه مما أكاد الربوط الإسلام دون البر وكان يقيم الحدود بين يديه الطبع النبات بجمه إسلامه يفتدين سيين المراسو يتتنبره لا أفتل اللفن الثاني